من الكتاب عندهم دم حوض على بنبي يسمي يتزجاج أمتاتشون أهل التوحيدين يميقاب بزوتني هنا أطافات الناس دي ساتشون أمتات على حوض يميبال وهم كوتر يميبال معنا ثلاث اسمان ور يمارقات آيات اللوي حديثس فتبالبت إياك إلي آون يهم يترقات قدائنا ومالكم إن الله سبحانه وتعالى لنبيه مع صلوات الله وسلامه عليه إنا أعطيناك الكوثر إلى الشعر إن يال أنت بإرقد كوثر ستنك فتأم أسلسة جنات مراجة ونن ماتت عزقيتن اللي ألا أنت لا أمة وشي بمالك بسرع الشعر لمالكم إن كوثر مالك ولستين الترقم عنه عندنا خيرا كثير مالكم عنده لتتبلو إما يكوثر بتأم بركاتا ملكا مجدين በዱንያም በአኺራም ላንተ ቸረናል አላቸው አላህ ሁለተኛው ከውሰር ማለት ሐውድ ማለት ነው ልዩ መጠጥ እና ያ በሚቀጥለው ሐዲስ እንደሚብራራው ማለት ነው መጀመሪያው ሲራጥን እንዳለፉ ሰዎች ጀነት ተመግባታቸው በፊት አሁንም ከላ አለ እዛ አካባቢ ነው የሐውድ የሚባለው ቦታ የተዘጋጀው ማለት ነው ፊ አሐዲስ ማደሪሁ ወሲፈቱሁ ሚነ ሱና በሱና በኩል ሐውድ ወይም ከውሰር ማረጋገጫው ምንድን ነው? ኢየሱስ ደግሞ መግለጫው እንዴት ነው? ከዚህ ግን ያሰፋ ባለመልኩ የሚገልጽ መስአለ ከተባለ አወል جواب فيه احاديث كثيرة ሐውድን በተመለከተ ብዙ ሐዲሶች መጥተዋል ፈለገት መብለገት ተዋቱር منها ተዋቱር እና ሐዲሶችም ሙተዋቲር ደረጃ ደርሰዋል በርካታ ሷሃቦች ከማውራታቸው የተነሳ የታወቁ ሆነዋል ሐዲሶቹ የሚያጠራጥሩ አይደሉም ማለት ነው። ሚና ከነዛ በርካታ ሐዲሶች መካከል ቀውሉ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰለም ማለታቸው ይገኛል። አና ፈረጡኩም አለል ሐውዳር እኔ ለእናንተ ቀዳሚ አስተናጋጃችሁ ነኝ በሐውድ ላይ አልኩ። ጀመልቂያማ በሚሆንበት ጊዜ ሐውድ ላይ ተጠብቃችኋለሁ። ናሁት እንግዲህ ትልቅ አለት ነው እና ወርድና ቁመቱ ወንድ ወር ሙሉ የሚያፈድ ዩቃንስ ባህር ነው ማለት ነው። እና ያ መልኩ ተወተት የነጣ መጥጥነው ተማሪ በለጠ ሽታው ምስከላ አዝፈረም ያስናቀ ነው ይላል። እዛ መጥጥ ላይ ኢማን ያለው ሰው ሁሉ ቀጠሮ የዛ ነው እዛ እንድንገናኝ ብለዋል ረሱል አለይሂ ሰላም። ናዛ ከመጣችሁና አንድ ኩባያ ካገኛችሁ ከዛ መጠጥ ከዛ እስከ ወዲያው ድረስ ጥማት የሚባል ነገር ይወገድላችኋል። ጀነት የሚገባ ሰው የመጀመሪያ ሽልማቱ ያ ነው ማለት ነው። ወቀውሉ ሰለላሁ ዐለይሂ ወሰለም ኢንኒ ፈረጡኩ ወረጡለኩም እኔ ቀዳሚ አስተናጋጅ ነኝ። እሬ አንነጋዶች በበረሃማ ቦታ በሚጓዙበት ጊዜ በወትሮ ማራፊያ መናሃሪያ ቦታ ከመድረሳቸው በፊት ሰራተኞችን ይልኳቸውና አስቀድመው ያን ቦታ እንዲደልድሉላቸው እንዲጎዘጉዙ ምግብ መጠጥ እንዲያቀርቡ ያዟቸውና እነዛ አሽከሮች ሄደው ዘመናሃሪያ ቦታ አስፈላጊውን ዝግጅት አድርገው ይጠብቁ ነበር። ያ ፈረጥ ይባላል ማለት ነው። አሁንም እኔ ቀድሚያችሁ ታለፍኩኝ እዛ ጠብቃችኋለሁ እንዲያስተናጋጅ እንዲያሽከራችሁ የሚያስፈልጋችሁን ነገር አሟልቼ የመጀመሪያው ያው ጣፋጭ መጠጥ ነውና ለደከመው ሰው የሚፈልገው እሱን ሐውድ የሚባል መጠጥ አዘጋጅ ተጠብቃለሁ ይላል። ወይኒ ሸሂዱን علیکم እኔ ደግሞ በእናንተ ላይ መስካሪ ነኝ። ያንዳንዱ ሰው ላኢላሀ ኢላላህ መሐመድ ረሱልላህ ሰለላ ተመግለጫ ብቻ አልፋለሁ ብሎ እንዳያስብ ትክክለኛ አማኝ ከሆናችሁ ትክክለኝነታችሁን አስመሳዎች ወናፊቆች ከሆናችሁ ደግሞ ሙስሊምናችሁን አጋልጣችኋለሁ ከማለት አስተንቅቀዋል ማለት ነው። ትክክለኛ ኢማን ያለው ሰው ነው አሐድ የሚፈቀድለት። አለበለዚያ ኢማኑ ተልካሻ ከሆነ ወይም ለይትሙላ ከሆነ ለዛ ሊያበቃው አይችልም ማለት ነው። ሳቸው እንግዲህ ለአላህ ስለአለ ሊሰጡት ይሞክራሉ። ተቆጣጣሪዎች አሉ መላእክቶች ማለት ነው። እና ለነገሌ እንዳትሰጥ የሚል ማዕቀብ ይጣልበታል። ለምን ሲል ያ ረቢ ኡመቲ ይላሉ። ነገሌ ቆመቶች ናቸው ለምን እንደው ማልሰጣቸው በሚሉ ጊዜ እነከ ላተድሪ ማአህደቱ ባዕደክ አንተ በኋላ ምን እንዳደረጉ አታቀም። እነሆም ቀየሩ ወበደሉ ስማቸው ሙስሊም ተብሎ ሰንት ቢኒ ቢዳ ሙህደታትን አስፋፍቷል መሰለ ሀገር አጥተዋል ስለዚህ እነሱ ያንተ ሰዎች አይደሉምና ተዝ መባረር አለባቸው የሚል መግለጫ ይመጣል ማለት ነው እና ይሄ እንግዲህ ትልቁ ርደት ነው ማለት ነው መጠጡን ማጣት ብቻ ሳይሆን እዛ ፈጣን ከላ ላይ መዋረድና ተስፋ ቢስ መሆን ያስከትላል ማለት ነው ተሱና ያፈነገጠ ሰው ሁሉ በሙሉ እንግዲህ ይሄ እጣፈንታ እንደሚጠብቀው ማወቅና ከወዲሁ አቋሙን ማስተካከል ስለቱን ማረማት ለበት ማለት ነው እኒ ፈራጡን ለኩም እኔ ለእናንተ ቀዳሚ አስተናጋጅ ነኝ ወይኒ ሸሂዱን አለይኩም በእናንተ ላይ መስካሪ ነኝ ወይኒ ወላህ ለአንዙሩ ኢላ ሀውዲ አልአን አሉ አሁን እዝኩኜ እኔ ያ ሀውዲ ይታየኛል አላህ አሁን ልክ እንደ ፊልም ያሳያቸው ነበር ይህን ሲናገሩ ማለት ነው እና እዛ ቦታ ላይ እንዳንተጣጣ ጠንቀቅ በሉ ማለታቸው ነው ወቀውሉ ሀውዲ መሲረቱ ሸህር በሌላው ሀዲስ ደግሞ የኔ ማስተንገድ ማስተናገጃ መጠጥ ሀውድ ወይም ከውሰር የሚባለው ስፋቱ ወር ሙሉ የሚያስጉዝ አውላላ ሜዳ ላይ የተዘረጋ ይቃንስ ነው ማለት ነው ጥልቀቱ ደግሞ ምን ያህል እንደሆነ አላህ አለም ማኡሁ አብየድ እና ውሃው በጣም ነጭ ነው እንደ አይነቱ የነጣ የጸዳ ነገር ምን ለበን ተወተት የበለጠ የነጣ ነው ወሬሁ አጥየቡ ምን አልሚስክ ጣም ማዕዛው ደግሞ ተሚስክ የበለጠ ጣፋጭ ነው ወኪዛኑሁ ኩባያው ደግሞ ማደያው ከንጁም ይሰማ የሰማይን ከዋክብት ይመስላል ብዛትና ጥራቱ ማለት ነው የሰማይ ከዋክብት እንግዲህ ማንም ሰው ቆጥሮ ሊዘልቀው አይችልም እንደገና ደግሞ በጣም ከመድመቃቸው የተነሳ የፈለቀው ድንግል ጨለማ ቢሆን ያን ሁሉ ጨለማ ዘልቆ ሲንበለበል ታየዋለህ ማለት ነው ያንን ይመስላሉ ኩባያዎቹ የሀውድ ማደያው ማለት ነው መንሸሪበ ሚንሁ ፈላ የጥመው አበዳ ከዛች ከሀውድ ትንሽ መጠጥ የደረሰው ሰው ከዛ እስከ ወዲያው ድረስ ጥማት የሚባል ነገር አያጋጥመውም የመጨረሻ ጥማትን የሚነቅል ነው ማለት ነው ወቀውሉ ሰለላሁ ዐለይሂ ወሰለም ኡቲቱ አተይቱ አላ ነህሪና አሉ ለይለተል ሚዕራጅ ጎብኝተውታል ይህን ቦታ በአካል ስነቱን ገብተው አይተዋልና ማለት ነው እና ነህር እንደዛ ከውሰር የሚባለው ነህር አጠገብ መጣሁኝ አሉ ሀፈታ ቂባቡ ሉሉ ኢልሙጀወፍ ዳርና ዳሩ የወንዙ ዳርቻ ሙሉ በሙሉ በአልማዝ ማዕድን የታጠረ ነው አሉ አልማዝ ማለት እንግዲህ አንድ ቀለበት በብዙ ሺህ የሚቆጠር ገንዘብ የሚጠይቅ ውድ ነገር ነው እዛ ግን እንደ ቦለኬት የሀውድ ወንዝ ታርና ዳሩን የተቀንትን ያለው የተገደበበት ገደቡ ራሱ አልማዝ ይሆናል ማለት ነው ምን ያህል የተከበረ ቦታ መሆኑን ያሳያል ማለት ነው እና ውስጡ ክፍት የሆነ ከላይ ድንጋይ እንደ ድንጋይ የሚደረደረው ዳርና ዳሩን የወንዙ ዳርቻ ለውበት የሚደረደሩት የአልማዝ ጡቦች ናቸው ማለት ነው ፈቁልቱ ማ ሀዳ ያ ጅብሪል ይህን አስገራሚ የሆነ ነህር በማይበት ጊዜ ምንድነው ይሄ ነገር ብዬ ጅብሪልን እጠይቀዋለሁ አሉ ቃለ ሀደል ከውሰር እና አጠይና ከልከውሰር አላለህም እንደ ጌታ ከውሰር ማለት እኮ ይሄ ነው ህዝቦችን የምታስተናግድበት የመጠጥ ወንዝ ለማለት ይነግረኛል ያስረዳኛል አሉ هذا صلى الله عليه وسلم على النبي